ينبغي أن تحترم وتحفظ هيبة ذو هيبة عند سو كبر يالو سو كبرون متأبك عند اللبه علماء وشتاكوم والمالتنو لمثالي أباته أباته نو الناته الناته نج ليلا مثالي لستاش واندموش أبابالي كبر يالو لمثالي يانت شيخ يانت عالم شي أمير المؤمنين President ياغرو جي إن شاء الله زمده بيهونم وندمه بيهونم إسو زند يسون كبر متأس يلبهم تقباب بان وندموش مثالي لستاشونين رأى عمر عند قزي سيدنا عمر بمن قد يهدي عندت ست ستالك سسمات مالتنو ستالك سسماتنا كرب بلو سيقبالكا بالواك السواق اللي السواق تالك سالك مالتنو من هنا بلو سيطيق سيدنا عمر والله إيا ولدش نج يا مولد سكاينونا إيا ولدش نج بلو يا بالوان القرج لسيدنا عمر طيب يقول فأحضر عمر عمر بن الخطاب يروت أهدنا مستو أم كلثوم يمتبالو يا سيدنا علي لجنج أم كلثوم عمر مست عمتاتنا أسول لجيات بلو ودوست أسقبات مالتو أون استيالج مانو أم كلثومنا سيتوا إيا ولدش نو الحمد لله الله فرجاتنا بأم كلثوم إج ولدك سيتوا تمام؟ إشي عمر من وانو؟ عمر بالوانو؟ من عليك مسلاتشو؟ أم كلثوم فأولدتها فقالت أم كلثوم يا أمير المؤمنين عليك قلت أمير المؤمنين عمر كذا كسويونو يعلو يعني سيتوا بال كسوغار يعلو يا أمير المؤمنين أخبر الرجل كانت قال له بالواء نقروا الذي معك أنها ولدت غلاما مستو لج وندج ولدش بله نقروا يا أمير المؤمنين لتشو أهون علماء من قالوا الشاهد يقول أم كلثوم ببيت واهنو لعمر بن الخطاب يا أمير المؤمنين أتلو هاي متأمه نقر مستو نج يسماتال يقنان يالك السواقة يا أمير المؤمنين يالك عدل منتم بالواصل هنا يا حبيبي يا عمر الله خليك يا حبيبي الله خليك يا نزينو متلو عدل يه ببيتات شونو بسوسي هون قن يا أمير المؤمنين ألتشو من على العلماء تشو عندي يتكبر سو بسو زندسي هون بكبرونا متتقراو انجي ياو يلمتكو واندمحسلو هون يا عمر تلو الله ويم اهتس انت اغوتس له هنا يا سعيد تلوله لا كبروا بسو زند متطبق አለበት ለምሳሌ الشيخ عبد العزيز بن باز يا سعودي عربيا تلقوا مفتي ناتشو كساتشو بلا عالم يلم اهون انت يا كسلج له هنا ولا انت يا عبد العزيز بتلو بتام نور نو بتام نور نو انا بسو زند مندنوم تلو يا شيخنا العزيز يا شيخنا الشيخ عبد العزيز نو متلو سلازي كبر يالله سو بسو زند كبرو اند تطبق التي هونال ضروري نو انداوم انتنا يمطام وندموچ يعني راسو چنگلات ايقبلو اني عند نغر لنگراچو اني ابراهيم سراج نو سمي لكن شيخ ابراهيم يلونيال مجمريا تمرت سجمر شيخ ابراهيم سولوني بتام يكبدني نبر بتام يقفني نبر أنا إبراهيم سرجني ما كان هو الشيخ إبراهيم من بالو منامن بتأمي كبدني برنا كذبه لا أن روبت أم تلك عالم نو إني نستمرو إيه أنتنو كسر شو قال كتعتلنا بربدم إيه فقه العبادات أهون سل زكاة من ما ربت يلا نو شيخ حسن أيوب يتبالو تلك الشيخ بتليفون طيق واتشو يا شيخ الكود إني الشيخ إبراهيم يالوكو بتأم دسايلني مهنا جر إني الشيخ إبراهيم قلاد أجناء الدرس كتب من او من الله هالون استمر الله سنت تماري وش قالوا له هلا تمت تماري وش سنت هون وهال أسر أمت هون إني قالوا بلا لون لانت إبراهيم سراج اللي له عيبك أمالون جن ما وقع لبه شيخ يمي بلو لانت هذا اللي مالون طيب لما إنه قلت لا علمون وقالون والله العظيم بالذك أنا وصلت كتكم إسكهون درس شيخ إبراهيم سيلون يقبل الله شيخو لعلمنا ونجيل أنت هذا لم زنبله تقبله قال تقبله ونديهم ونجلني تونار لمن علمي مست لك شيخو هنا أنت عبد القادر ست لو سو زند مني هنا علمي ركسال علمي ودكال علمه انتنو يعني ميزانه على جنية منا شيخ إبراهيم بلوه زنب له تقبلالون كذا قطلو يو عشرات السنوات هون ولا هون زنب ينو مقبلو قن كراتا يسمانيم تأبيتا يسمانيم مكنياتهم شيخ يميلو لعلمه سلهون إلى اللو سلزي من دنو يالو علماتشو يتكبرو أمير أباتنا النات جنرال نو أمير المؤمنين نو شيخ نو عالم نو بسو زند بكا يتكبرو سمو مستت اللبه ألو إشي كذا قطلو وندموش نهتوش يوم القيامة سوست نقروش هلو ألو بات آمي مياسفل لغون سلزي تراتاتشن سلاتاتشن በጣም የምንጥራቸው ነገሮች ለነዚህ ሶስት መሆን አለባቸው አሉ። አንዱ አለ ቱሪዱ ማን ይስቂከ ወሃም ያጠጣህ በጣም በጣም በጣም ምንድነው የምትፈልገው ቢሉ ለ50 ሺህ አመት ፀሐይ ባናታችን ቀርባ ሲታቃጥል ሰዎቹ በላባቸው ሲጥለቀለቁ እዛ ጊዜ ሚስት ማትፈልግም ሴት ማትፈልግም ወላ ምግብ ማትፈልግም ጌጣጌጥ አትፈልግም የምትፈልገው ወሃ ብቻ ነው ወሃ ብቻ ነው بل عند عالم مفسر من بلا فسروا عليه الجاية وحيل بينهم وبين ما يشتهون الله سبحانه وتعالى بالنسونا بتقام بميقواقوت نقر بميقواقوت نقر محكل عند مكلاك يا درقى الله سبحانه وتعالى إذا بأرض المحشر يقولوا سواج بتقام بميقواقوت نقر لنا كلكلات شو من دنو بلو ستايق يا عالم وها نوالو من نيا نبقى مقباتاتشن بفيت بتقام ياسفر لغونا بكاللالو لماغنيت يمان نشيلات شو سوستنا قرو تشالو بلنال لنزين قدي برايسات شو اهون كفل نو ميلو السو من دنو بمجمرا درجا بتقام وها متماتا اللي اسات مكات على اللي دمو لان دور لهون التور اسار السور ادلم لامساشي امتنو ينتا كارلا شون دموش امساشي امت مماتنو سبحان الله يعني امساشي امت በዛ በመሬቱ ላይ ቁመን ራቆታችን እሳት ያቃጠለን ላባችን ያጠቀለቀን 50 ሺህ አመት ልንቆይ ነው والله እንግዲህ ኢማን ካለ እመን የምትጠራጠር ከሆነ ገና ነው ከስልምና ትወጣለህ 50000 سنه احاديث صحيحه عن النبي صلى الله عليه وسلم بل قران قران 50000 سنه عليه تمام ስለዚህ 50 ሺህ አመት እዛ ምን ያስፈልጋል ወሃ ያስፈልጋል ሌላ አትፈልግም እሺ ወሃ በምን ይገኛል አሉ اولا يقولون اما السقيا سببه امور منها ثلاثه ثلاث نغروش قالوا تلالق نغروش وها اندتطا يميادرغوه نغر عنده اتباعه نبياتش صلى الله عليه وسلم تكتله هد اساتشو سنه يدرغوت وسد اساتشو بدعه يالوتنا يالا درغوت تكلكل بزه لاي والله والله በእጃቸው ኮነው በእጃቸው አርገው ባንድ ብርጭቆ ባንድ ሲኒ አልከውሰር يعني እንትንም ባለው ሐውድ የሚባለው አለ ሐውድ የሚባለው ለነቢያችን የተሰጠ ትልቅ እንትን ነው ነቢያችን ሲገልጹት ምን አሉ እዛ ላይ ያሉ ሲኒዎች እና ብርጭቆዎች አሉ እንደ ከዋክብት ነው በዛታቸው አሉ ያ መጠጥ ደሞ ከ አይስ يعني ከበረዶ የሚተል የሚቀዘቅዝ ነው አሉ። እንግዲህ አንድ ሰው ምን ይጠይቀኛል ከበረዶ የሚቀዘቅዝ ማን እንዴት እንጠጣዋለ? እዛ ጊዜ ሌላ ሰው ነው የምትሆነው። እዛ ጊዜ ሌላ ስሜትና ሌላ ፓወር ስለሚሰጥ ተጠጣዋለ እንጂ። ሁለተኛ አሉ ልክ ከወተት ንጹህ ነው يعني ነጭ ነው ከወተት በላይ ነው። እና ስትጠጣው አንድ ጊዜ ከተጣህ ደሞ ለዘላለም አይጠማህም። ከዚህ ማን ነው የሚያጠጣህ ታቃለ ነቢያችን ራሳቸው ያጠጡሃል ከእጃቸው ነው የምትጠጣ ምን ማድረግ አለበት እንግዲህ አሁን መከፈል ፈልጋለሁ ተከተላቸው አንዱ እሳቸውን መከተል ነው ትልቁ ማስረጃ ምን መሰላችሁ ነቢያችን ሰለላሁ ዐለይሂ ወሰለም በዛ በሑድ ወሃ የሚጠጣበት ቦታ በዛ እየጠበቅኩ ኡመቴ ኡመቴ ኡመቴ ያልኩ እንድትመጡና እንድጣጣ እንዳጠጣችሁ እየጠበቅኩ አሉ ነቢያችን ሰለላም ከዛ ይመጡና አላህ ወደደላቸው አጠጣቸዋለሁ ከዛ ይመጡና ሰዎች አቃቸዋለሁ አሉ ነቢያችን በፊታቸው አቃቸዋለሁ የኔ ባለደረቦችና የኔ ሰሃባ መሆን አቃቸዋለሁ አለ ولكن ملائكوتش يمطونا بمغرفيا بالانغا يادرغو زور بلو زور بلو يالو كني ياسرقواچوال انتي ياوكواچو ينسحابام هوناچو ياوكو او بكورماج ارغو وديا بلو زور بلو يالو كنينا كذا كميتطاو هيا رقواچوال كذا بحالا يا ملائكه الرحمن الى الله انذيكو اقاچوالو ينسحابا كوناچو بلو بيسناغرالي يقول الملك من الى الله انت لا تدري ما احدث بعدك انت كاتقم انت ستموت زكاتان ستم يالوالو يعني اسلمنا انت تو يهدوالو بدعا يدرغوالو لجوچاچو يلج لجوچاچو اسكيم القيامه دمو سنت بدعا يميادرغو سنت موليد يميادرغو سنت لطاوت يميغزو لشيخ عبد القادر الجيلاني لشيخ نور حسين طلال الدين لشيخ عبد السلام يميغزو الله الفت يعني الله ان نبياتين يلدنغغوت حق عند احباش مثلا عند احباشوش اندزي بقى منم كقران وچنا كحق وچ يميادرغو سوتش كوناچو انت امتي اتبل امته انيا ناقاچوالن بلو كذا يسرقوتنا من يلالو نبياتين اذا بعدن وبعدن يلالو انغدي ارقواچو الفلغاچوم كني بوحالا دينون يقيرو كونما كني اسرقواچو بلو ከዛ በኋላ ከዛው ሃይርቃሉ اذا አንድ ምክንያቱ ምንድነው አንድ ማስረጃው يعني لابد ان تتبع النبي صلى الله عليه وسلم حبيبي وحبيبتي كلكم زي هالاتش وندموچنا هوتوچي والله ብዙ ስራ ባትሰرا በጣም ጥቂት ስራ በሰرا በዚህ አዱንያ ግን የነቢያችን ፈለክ ይዘከህድክ ጀና ያስገባሃል ውሃ ተጠጣሃል ብዙ ስራ ሰርተህ ቢድአና ኹራፋት ከሆነ ደሞ جهنم نوم يسقبا ايه عندنو ولتنيا له السبب الثاني محبته تحب النبي صلى الله عليه وسلم اكثر من نفسك اكثر من نفسك ين درجه انكون على درسنم كلا كبيتسبه كميسته كليجوتش كاباته كناته بل كنفسه براي نبياتشنن مودد اللبن يا احبائي والله نبياتشنن مودد مغبنو مار وللا نو طينا نو ውደዳቸው እስቲ ممكن አንድ ሰው ምን ይላል እንዴት አርገል ውደዳቸው ውደዳቸው እንብያለህ ታገል ታገል ነቢያችን ምን አሉ አንድ ቀን እብኩ አይሁን الناس አሉ አልቅሱ እስኪ አሉ فإن لم تبكوا فتباكوا እንልቀሰውም ቢካላችሁ ያቺ ሰውነት ተጫኑባት በጣም አስገድዷት እንድታለቅስ فقال بعدها النبي صلى الله عليه وسلم ياسفر نغر تناغغرو ابكوا ابكوا ايها المؤمنون ابكوا ايها الناس فان اهل النار يبكون ثم يبكون ثم يبكون حتى تجف اعينهم من ايش من الدمع يعني عيناتهم انبا تشرسو اسكمي درق يالقسالو قالوا وفي روايه اخرى ابكوا ايها الناس فان لم تبكوا فتباكوا فان اهل النار يبكون يبكون يلقسون اهل النار بتام سيلقسوا قالوا كم باتشو كعيناتشو يورده انتنو ينبا وها تلالق مركبوش بتامطو ينسففال قالوا سبحان الله العظيم اهل النار يوطوت انبا بمولو بيسبسب تلق مركب امطته بذا يهد قالوا النبي عليه الصلاه والسلام انغدي اندزي كهونه النبي عليه الصلاه والسلام نحبه በጣም ወደድ አለብን ሶስተኛ አሉ አዲፋዑ አንሁ በጣም በጣም ለሳቸው መከላከል አለብን ነቢያችን ሲሰደቡ ሲተናነሱ እንደዚህ እንደ አራስ ነብር ሆነ በቃ ለሳቸው መታመም አለብህ አራተኛ አሉ ትሰሊ عليه اذا ذكر النبي صلى الله عليه وسلم ነቢያችን ሙሐመድ ረሱል ከሰማህ اللهم صل وسلم عليه ማለቱ تلك يا نبياتين شفاعة ست هل مالت نو اندازي مساح سلو بزا وهاي متأمابتك أن يعني نبياتين بإجاتش وهات اتو هل مالت نو ميشا نو تلك وشن مارك ميشا نو ميشا نو اندموش يوم القيامة اندتولين لا عند سو كوموتي يسو يوم القيامة درس مالت نو خلاص موت بيشا كموت كبو هلا كابر قبته بمولو عند بري كفت الله لجهنم سبكونك يهبطه نو يلحال يجنسو كونك دمو بري كفت الله يهبطه نو يلحال እስከ የውም አልቂያማ የጀና ሰው ኮንክ ከጀና ሽተውና ምግቡ ምናምን ያመጣ በተቻለ መጠን በጀና ጀና ትገባለህ በጀና ነቢያችን እንደዚህ ያሉ القبر اما روضه من رياض الجنه او حفره من حفر النار يجهنم سكوك دمو اذا تقطقط اللهنا تعذب الله معناته لذلك روق عدلم يوم القيامه اتبلوا عند سوك متى قامت قيامته اشي ان عنده وها نوالو ثانيا بتام يسفلغن قالوا بتام يسفلغن ثانيا قالوا هو الملبس طاقوتاچن سلهونن يميالبسه تاطاله ذا غزي ان علماء شمنالو اول من يلبس الثياب هو ابراهيم عليه السلام سيدنا ابراهيم نبي الله ابراهيم مجمر لبس يملبسو اساتشو ناتشو يلالو طيب اذا ثالثنيا قالوا من يظلنا بصحاي سنمتازا طلا يمسطن سو نفلغالن مكنياتهم وندموچ وها بتتطام اسات ياقطلچه من فائدالو طيب እንትኑ ጥላ ቢያደርጉልህና በጥላ ስር ብትቀመጥ ውሃ እየጠማህ ምን ፋይዳ አለው? እሺ ውሃ የጠጣ ጥላ እንትን በራስ ላይ ጥላ አለ ራቆትህ ከሆንክ ምን ጥቅም አለው? እነዚህ ሶስቱ ለማግኘት ከፈለክ እና ይሄን አሁን የምልህ ነገር አድርግ። ልባስ ትለብሳለህ አንድ ቀዝቃዛ ውሃ ከከውሰር የሚባለው እንትን ትጠጣለህ ሶስት الا الله سبحانه وتعالى بونبر بورق يتسرى ونبر قچ ارغو طلا يمطلحلنا سو باسات يتككلي انت بطلا سرت هوناله شي طلا لماغنيت دومو منالو لا الله بله كتوادد كنوالو سبحان الله العظيم المحبون بعضهم لبعض لوجه الله سبحانه وتعالى يظلهم الله يوم لا ظل الا ظله طلا بما يغنيبت كن بطلا سر يمياسقمطاتشو لا الله بلو يتواددوا ناتشو قالوا النبي صلى الله عليه وسلم بل هون يعني استاوسوا بلاچو تاقالاچو حديثو يا نبياچن حديث عند كان يتناغروت كصحابه غا قچ بلو نبرنا فقال النبي صلى الله عليه وسلم هناك اناس قالوا سوتش قالوا بيوم القيامه يعني بورق ونبر بالماز ونبر ببر ونبر እዛ ተቀምጠው ዳመና መጣ ጥላ ስታረግላቸው ከዛ በኋላ ከዛ እኔ ሐውድ ያለው ቀዝቀዛ ውሃ ሲጠጡ ነብዮች እንኳን ይቀናሉ አሉ። ሱብሃንአላህ ነብዮች እንኳን ይቀናሉ እነዚህ ሲያዩ። እንግዲህ እነሱ ከነብዮች አይበልጡም ላኪን እንደዚህ ሲያዩዋቸው ነብዮች ራሳቸው እንዴት አይነት ክብር ነው ምን ያደረጉ ሰዎች ነው ብለው ይደነቃሉ። فقال واحد عنده صحابي ነበር በአምስተኛው ወራፋ ነበር የተቀመጠው የተንፋቆቀ የተንፋቆቀ መጣና መርቅ ነው አልሰውየው። فقال يا رسول الله ان اتهم لنا صفهم لنا ግለጽልን እነማን ናቸው እነዚህ እንዴ በወርቅ ወንበር ጥላ በራሳቸው ቀዝቀዛው ሀ ከዛ ከሐውድ የሚባለው እየጠጡ የንጉሳን እንትን የሚቀመጡ ሰው በጻሃይ ተቃጠለ እነማን ናቸው ግለጽልን አሉና ነቢያችን ሰለላሁ ዐለይሂ ወሰለም اولا كمن غاري بفيت اللهم اجعلنا منهم ازي ببالتوك وسط سنتالو وندموچ وراغي ያላችሁ አላችሁ ትግሬ ያላችሁ አላችሁ ስልጤ ያላችሁ نعم አለ شوዋ ከشوዋ ያላችሁ ከወላ ያላችሁ አው طيب ሌላ ስትናምጣ يعني مثلا አፋር ያላችሁ አላችሁ እንጂ ኦሮሞ ያላችሁ نعم አላችሁ ስንት ቀቢላ ያላችሁ ማአት ቀቢላዎች አሉ። ምን ነው የሰበሰባችሁ እዚህ ፓልቶ? لا اله الا الله محمد رسول الله سنه سبسبل ادلم ان نبياتهم قالوا هم قالوا من نزاع القبائل كتلايو قبيلاناتشو قالوا عنده كذا عنده كذا عنده كذا يسبسباتشو يا الله ان يا رسول وداجنتناتشو تسبسبوا قالوا يميغرموا بس بتش ادلم سيناغرو قالوا ينتقون الكلام كما ينتقي اكل التمر التمره سنغاغرو تمر يميبلا سو انديت نو ميبلاو بسهن ارغ تمر ستامطالت اندنجرا زنبلو ايبلام يبسله طرو يهونو يتولغنا يتبلاش ايبلاو مرطو كزي كزي مرطو كزي مرطو يبسله قنجو يهونه سكر يالبت يمرط نو ميبلاو انذا سوج دمو سيسبسبو عليه ለኔ ይክፋኝ ላንተ ይጣመህ የሚያወጡት ቃላት አሉ ምንም አይነት እንደወተት የሚጠጣ እንጂ እገሌን የሚነካ አይደለም ሲነጋገሩ ይህችን ቃል ካወጣሁት እገሌ ወንድሜ ቀር ይለዋል ላ አላወጣትም ይህችን ነገር ካወጣሁት እኮ ሙምኪን እንደዚህ አርጎ እንዳይተረግማትና ቀር እንዳይለው አላወጣትም ጥሩ ማር ወለላም ይሁን ቃላት ያወጡ እርስ በርሳቸው ይዋደዳሉ የተሰበሰቡት ደግሞ ለአላህ ብቻ ነው እነዚህ ናቸው በወንበር ወርቅ አስቀምጦ አላህ ሱብሃነ ወተዓላ ጥላ ስር የሚያስቀምጣቸው ያ ረቢ اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا منهم حقيقه يعني የዛ ስራ እንኳን ባንሰራ برحمتك وجودك وعفوك انت رؤوف انت اجود الاجودين وارحم الراحمين እኛ እዚ ፓልቶክ ሐቂቀተን ከኔ ልጀምርላችሁ ሁላችሁም እንደዚህ ልትሆን ተስፋ አርጋለሁ እኔ ደሞዝ የሚሰጠኝ የለም ቀቢላነህና ቀቢላይን ከፍ የሚያደርገው ነገር የለም ወይም ደሞ ኮሎኔል ነበርኩና ጀነራል የሚያደርገኝ ሰው የለም ወይም ደሞ ያኒ እቤቴ ላይ መጥቶ እራት የሚያመጣልኝ ቁርስ የሚያመጣልኝ ሰው የለም ልብስ የሚያለብሰኝ ሰው የለም የመጣሁት ሊርضى الله بس እናንተ ደሞ እንደዚህ ናችሁ ስለዚህ ለዚህ ብለን ስለተዋደድን ወንድሞችና እህቶች እዛ ጊዜ አላህ አይርሳን ነው ምን ብለ ስለዚህ ወሃ ጥማት ራቆተም ሆነ የሚያለብስና ከእሳት የሚያገላግልህ ትፈልጋለህ ስለዚህ ክፍያቸው አሁን ክፈል ነው ማለት እሺ ወደ ሶስተኛ አራተኛው ጥቅም ልውሰዳችሁና ዑለማዎቹ ምን አሉ አንድ ሰው ለተወለደበት አገርና ላደገበት አገር ፍቅር ይዘዋል አሉ። እነት ነው? የተወለደ አሁን በአሜሪካ ወላ በሩሲያ ወላ በእንትን ያላችሁ ያቺ የተወለድክባት ገጠርና አዲስ አበባ ኮና አዲስ አበባ ናዝሬት ኮና ናዝሬት حقيقةን በእውነት ለመናገር ትዝልሃል በቃ በህፃነት ያሳለፍከው አባተና እናት ያሉት ኑሮ ደስ ይልሃል በአሜሪካ ዝም ብለ ተዋርደህ እንደዚህ ልጆችህም ቢሲሉ ሚስት ስታጭበረብር እንደዚህ ታክስ ሲሉ እንደዚህ ሲሉ በቃ ሁሉ ጊዜ መራራ ስትቀምስ እንደዚህ ያ የተወለድክበትና በክብር ያደግክበት ቦታ ትዝ ያለ ሁሉ ጊዜ ጣፋጭ ስሜት ይሰጣሃል አሉ። እነት ነው ወንድሞች እነት ነው እኔ ልንገራችሁ يقول عندت يطرو بتسبنچ كغطر ويم تنش يعني كتما يمثل عند تنش كتما نو ما انا جبت تقالاچو معاويه ابن ابي سفيان يمبالو تقلالا يا اسلاموش اگر نغوس ينبرو نغوس لسابو اند مدل ادرغو نغوس لبلو اند يرداچو نغوس نو امير المؤمنين بيچا ادلم لا هو ملك ملك الدول الاسلاميه بنبياتش صلى الله عليه وسلم غزي كسيدنا علي قتلو يمطاو امير المؤمنين نو نغوس نو فلاچ قال اندفلغو يميادرك يح اغبات سياغبات انغدي كاند تنش مندر ود مملكه كينج يتبالو بزا غباچ معنات نو تلك لوط نو تلك لوط نو عنده لنغره አንድ ዘመዳችን ነው ባንድ ከተማ የተወለደ ነው እንግዲህ በትግርኛ ነች ጣፋጫዋ ላኪን በአማርኛም ትመጣለች ሰማለ ኢትዮ ተሰማኛለ በትግርኛ እንት ነው በ ያኔ ምን አንድ ነገር ለማለት ነው የፈለኩት ያኔ በአማርኛ አላቀው ምን እንደሆነ ግን በዛ እኔ ተወለድኩበት ከተማ ነው የተወለደ ሰውየው አሁን አንድ ልጅ ነበረች እልም ያለገጠር እዛ ያደገች ነች አሁን መንደፈራ የምትባለው ከተማ እኔ ያደኩባት 50 ሺህ ሰዎች ያሏት ነው ዋና ከተማ አይደለችም ያኔ ትንሽ ከተማ ነች እዛ ነው ያደኩት እኔና እሷ ግን በዛ አይደለም ያደገችው ከኛ 15 20 ኪሎ ሜትር ርቆ እልም ያለገጠር ነው ከበሬ ከፍየል ከምን ከእበትና ከፋንዲያ ምናምን እዛ ነው ያደገችው እንዲያውም ራስዋ ጸጉሯ ሽሩባ ነው በዘይት ምናምን የተጨፈጨፈ እንትን ነው እንደዚህ ነው እኔ አቀታለሁ በደንብ አቀታለሁና ከዛ ከዛ ገጠር ረፍሻ መጣና በኤርትራ ሁላችን ሸሽተን ወደ ሱዳን ገባን። ከዛ በኋላ ከሱዳን እህቱ አለች እዚ በሳውዲ አረቢያ በሮያል ፋሚሊ አንድ አሚራ ከሷ ነው የምትሰራው። ገና በሱዳን አንድ ወር አልተቀመጠችም ቪዛ ለከችላትና ከዛ ገጠር ወደ ሱዳን ከሱዳን ደሞ ከቤት አልወጣችም ምንም ነገር አታቀም። ከዛ ደሞ ከፋርጋ ወደ ሳውዲ አረቢያ አስገባቻት። እሺ እሺ። ከሁለት ወር በኋላ ያ ክስዋ ልጅ መጣና እዛ አሚር ቤት ጭራ አደረገና አንዱ መጣ ከፈተው። አሁን ረህማ አለቻለው ረህማ ነው ስሟ ረህማ አዲል ሐበሽያ አይዋ ራحت ፓሪስ አለው። አሁን ሰውየው አልተዋጠለትም ያኺ ይች ሐበሽያ አንድ ወር ነው ሁለት ወር የመጣች እኮ ነው ማለት ረህማ አይደለችም አው ያኺ ፓሪስ ሄዳለች ይላል አለ። እና ተደነቀና ምንድነው ምትለው ፓሪስ ሄዳለች አረ ከዳንዴር ወደ ፓሪስ አለው። ዳንዴር የሚባለው ያትን ነው ገጠር እንትን ነው። ከዳንዴር ወደ ፓሪስ አላጡል አለው እንዴ ከዳንዴር ወደ መንደፈራ ከመንደፈራ ወደ አስመራ ከአስመራ ወደ ሱዳን ከሱዳን ወደ እንትን ቀስ ብለህ 5 አመት 6 አመት 10 አመት አላጡር within 1 month ከዳንዴር ወደ ፓሪስ አለው። ሳቅ ሞት ሳቅ ወላይ። እና እንደዚህ ነው አንድ ሰው ይቺ ሴት ደሞ ከዛ ከገጠር ከትንሹ ከተማ ትልቁ የእስላም መንግስት ንጉስ የሆነው እዛ ገባች ማለት ነው። ብዙ ማህር ከፈላች ገባችና ከዛ በኋላ ሐነት ايش معنى ሐነት ናፈቀች ማለት ነው። ሐነት ኢላ وطنها ለትና ቀን አላስተኛለችው። እንደዚህ እኮ ነው ከበሬው ጋር ስንጫወት እናቴ እንደዚህ ስታመጣ ሐሊቡ ስጠጣ ምናምን በቃ ለትና ቀን አስቸገረችው። የአገርዋ ፍቅር የተወለደችበት እና ያደገችበት ቦታ በጣም የናፈቀች እንትን አስቸገረችውና አንድ አመት አልሞላም ፈታት። ሲፈታት ሱፉ ተመልከቱ እንግዲህ فلما بدأ الحياة الزوجية صارت كل يوم تذكر حياتها التي عاشت فيه فبعد سنة قال لها انت قالت እንግዲህ ይው ንጉሱ ነው انت بنتي مني ايش معنى بنتي مني አንቲ አይገባቸው ምን ቋንቋ የፊቅህ ቋንቋ ነው። አንቲ አላት ቢንቲ ሚኒ ايش معناها አንቺ ባለት ማለት ጠለቅኩሽ ማለት ነው። يعني بينونا الصغرى يعني كنيت ليچኩ خلاص አልፈልግሽምና ጠልቅ ያለሁ ማለት ነው። አንቲ ቢንቲ ሚኒ ሲላት ምን አለች ታቃለች سبحان الله العظيم አላለቀሰችም አላኮረፈችም ደስ አላትና ማለት ما سررنا حين اتينا وما ساءنا حين نذهب على شو انداوم ازي ان انت جا سنمطام التدستنم اهون ود اغراچن سنملس دومو اساززننم على شو ما سررنا حين اتينا عندكم وما ساءنا حين رجعنا الى بلدنا ود اغراچن سنملس قرالالنم بل دستا تسمان ወደ እናንተ سنመጣ እንዲያውም ደስተኛ አልነበርንም አለችው። تعجب معاوية በጣም ተገረመና ብዙ ገንዘብና ብዙ ወርቅ ጨርቅ ሰጥቶ ወታደሮች ሰጥቶ ወደ አገሩ አደረሰ። ምክንያቱም ፍቅር አላት የተወለደችው ያደገችው والله እኔ አሁን سبحان الله በሳውዲ አረቢያ ይሄን አመት ስቀመጥ እናንተ 5 30 አመት በአሜሪካ በሩሲያ ስትቀመጡ يعني عندان بجزيه لبتشاي شايت اتطاو تزسيلن يدكوبت اگر نفاسو يعني بهلو راسو يا اخي بامستبر تماريوچ هونن امستبر بزيچ تنشوا كيس كالچ والله ولا 3 سامنت تماريوچ هونن ب 5 سنتيم ب 10 سنتيم شايت اتطان كواسي يتچاوتن اندغنا زناب سيزنب بقى اند انسسا يزللن يفنطزن انديت لايف نبرن لالن አሁን ስኮር የሚይዘው የደም ብዛት የሚይዘው የኩላሊት ፈሸል የሚያመጣው ሰረጣን የሚይዘው ብቻውን የሚናገር ከሚስቱ ጋር የሚቀጣ ሚስቱ የምትቀጣው ልጆቹ የሚቀጡት መንግስቱ ታክሲ ልቡ ያጠፉት በታክሲና በእንትኑ ምን አይነት ነው ያለው والله እና አያን ማንኛውም ሰው አሉ يحنوا الى وطنه الاصلي ونتنو والله ላደገበትና ለተወለደበት አገር ፍቅሩ ትዝታ ትዝታ ያለ እንትን ይለዋል ይላሉ። نعم ሌላ ምሳሌ ልስጣችሁ። ኡሙ ዘርዕ አሉ። ኡሙ ዘርዕ ታስታውሳላችሁ ከአንድ አመት በፊት ሐዲስ ኡሙ ዘርዕ ስገልጽ በሁለት ነው በሶስት ጁምዓ ጨረሱትም። ኡሙ ዘርዕ እሺ፣ ኡሙ ዘርዕ የአቡ ዘርዕ ሚስት ነበረችና በጣም ይዋደዱ ነበር። አሁን አቡ ዘርዕ ጠለቃት። ሲጠልቃት ሌላ ከአቡ ዘርዕ የሚበልጥ በሀብት በጠባይ አገባት። ወንድሞች እስቲ በደንብ ስሙኝ፣ አሁን ሴቶች ስሙኝ፣ ቀልድ እንዳይመስላችሁ። ይሄ ነገር very critical ሆነ፣ በጣም እንትን የሆነ ነገር ነው። እና አንዱ ሀብታም ነው፣ ጠባይ ያለው፣ ስነ ስርዓት ያለው፣ መልክ ያለው፣ በጣም የሚደነቅ ሰው መጣና አገባት ለኡሙ ዘርዕ። አቡ ዘርዕ ከጠለቃት በኋላ ነው። ላኪን هناك في قلبي امراه حن حن ማለት ፍቅር ተደብቆ ተደግሎ እሷና አላህ ብቻ የሚያውቀው እንትን አለ። አሁን ሲያገባት አንድ ቀን ተጠየቀችና ተቀላችሁ ምን አለች? تقول ام زرع تزوجها رجل ثري حبتم نو ياغبات انعمها بعده نعم لم يرى مثلها من النعم في البلاد بذا اجر اندسوا مچوت يهونه نورو النبرم يا هولتنياو سو ياغبات معنات نو بهابت نو كبت نو مندنو وتت نو مار وللا نو كل غزي بقى يعني ورق نو انديت ارغو نو يا زات ولكن كانت تقول من تلالش تقلاچو اغرماچو تقول قدح قدح مالت يا وهاي من قدابت بقرقره يتسرى سيني نو متلوت سيني تقول قدح في بيت ابو زرع لا يسواه كل هذه النعم جمتو የሚገመተው ሌላ ምስጢር አለ። ሚስቱ የምታውቀው ምስጢር አለ። ምን እንደሆነ እሷ ብቻ ነው የምታውቀው። እና አቡ ኡሙ ዘርዕ እንደዚህ ብላ ተናገረች ማለት ነው። طيب እኔ ልንገራችሁ زين العابدين የሚባለው የሰይድ ነዓሊ ልጅ ነው። የሐሰን የሐሰን علي ابن حسن ابن علي ابن ابي طالب يعني يا سيدنا علي ابن ابي طالب يلجلج ناتشو زين العابدين يلالو بتام تقوى ينبراتشو سو نو هابتام دمو نبرو مليونير نبرو تقوى يلاتشو نبر اهون مستاتشو نبرتش نا طلقوات سي طلقوات 10 شي بر ستوات تصوروا انغدي مهروا ممكن 500 و 1 شي ليهون يشلال لكن بتام ازنولاتنا سلال فلقوات تقلقو 10 شي كو 10 مستوش لتاقبابات يمتش لنقرنو بچارنتنا لالله بلو 10 شي بر ستواتنا بمولو هزب تدنكي من اين ستواتانو والو ولكن ست اي قوات منالج قالت لا شيء مقابل فقدانه يا 10 شي بر كولني زيرو كونو بزا اكوايا ستايو ከሱ ጋር መለየቴ 10000 ሳይሆን 10 ሚሊዮንም አይገዛ ማለት ያኒ ከሱ ባይለየኝና 10000 ብር ለሱ ቢወስደው ደስ ይለኝ ነበር። ያኒ 10000 ብሩ እናንተ ነው የምታደንቁት እንጂ እኔ አላደንቀውም። ምክንያቱም ትልቁ ከሳራ የከሰርኩት እሱ ከኔ መለየቱ ነው። ስለዚህ 10000 ብር ከሱ ባወዳደረው እሱ ይበልጠኝ ነበር አለች ይባላል። طيب ان ببالنا مستر من العلماء من يلالو الحياه الزوجيه اسرار لا يعلمها الا خالقها يلالو والله ست كانت 20 عام تتقمطالچ تودنيالچ يالك تهدالچ لكاسوا اتودهم ويم اتودنيم يالك ستهد لكاسوا كانت تموتالچ تودهالچ لكن حياه منامن سلميزات اتجلصم እና ይህ እንትን ነው ያኒ በጣም አስራር ነው ይላሉ። طيب ከዛ ይቀጥልና እሺ ወደ ሌላ ላስገባችሁ ነው። አሁን ስምንተኛ عن ابي حفص አሁን ይሄ መጨረሻ ነው ግን ጥሩ ትምርት ያለው ነው። ይሄ መጨረሻ درسአችን ነው جن بتأم قنجوت مرتيا الزرنو عن أبي حفص عمر ابن أبي سلمة عمر بن الخطاب هذا اللهم عمر ابن أبي سلمة يمبالو ني تنش لجنو أبو سلمة صحابي نو بغزوة أحد يتسووا يتقدلوا ناتشو مستاتشو أم سلمة بمجر الشاء نبياتشن يقبوات أرات لجوش نبرات كأرات أندو عمر يمبال نبر حتسان نو أن نبياتشن صلى الله عليه وسلم أم سلمة سيقبو بيتوا إيهدو ليلتواني ستو نبر نقري يسوا ليلتنا كأنسي هون عمر لجوا كنبياتشن كوشبولو يبالال አረለም እንደ ወንድሞች የነቢያችን ቤት ነው እሱ ደግሞ የሚስታቸው ልጅ ነው አብረው ይበላሉ አሁን አለ يقول قال كنت غلاما እሱ ነው የሚናገረው عمر ነው የሚናገረው ትልቅ ከሆነ ይናገራል كنت غلاما في حجر رسول الله صلى الله عليه وسلم وكانت يدي تطيش في الصفحه في الصحفه هتسأل نبركو ولا ከዛ ከነቢያችን ሰለላም ቁጭ ብለን እናቴ ማለች ወንድሞቼ ማሉ ስንበላ አሉ ከነቢያችን ተቀርበን ስንበላ እጄ አደብ አልነበራትም አሉ እጄ አደብ ቢስ ነበረችና ምግቡ ሳነሳ ትንሽ አደብ ያንስተኝ ነበር ከዛም እበላለሁ ከዛ ነቢያችን ምን አሉ فقال لي رسول الله صلى الله عليه وسلم يا غلام قالوا يا غلام نعم سمي بسم الله هللم نبر ذنب يبقى مغبونا تشبالقو نبر يا غلام سم الله بسم الله بله بلا يلونيال وكل بيمينك دمو باجي بقن بغرا منامن ذنب يبلا نبر بقن اجه بلانا بسم الله بل وكل مما يليك دمو كفيته يالو مغب كسو بلا انجي ودزا اتهيد ادب ادلم علونيال فما زالت تلك طعمتي بعد النبي صلى الله عليه وسلم ياك ان كسمه واتالو اسكئله تموتي بزا يتكتلكون مهدو والحديث متفق عليه بخاري و مسلم يزغبوت حديث نو ايش اهون تقالاچو كزي حديث انغدي يمرشا درساچن نو بيالهو لكن تنش رزم يلال كزي حديث علماءچو حيا طقم اوطو حديثو قلال نو من يلالو عمر ابن ابي سلمة كنبياتشن غاقوچ بيه سبلا اجي ادب سلال نبرات كزام بلا نبر بقني اجي بغرا اجي بلا نبر بسم الله ما علاقم نبر حصان سلوهونو نو انا لجي يالوت نبياتش صلى الله عليه وسلم بقني اجي بلا بسم الله دمو بل كذا هلا دمو افيتي يال بلا علوم ثلاث قالات ناتشو كزي حياة كما وطو علماءچو እስቲ ከነጋ ተከታተሉ አሁን ይሄ 20 የሰበሰብኩት ለምንድነው ቤታችን ውስጥ እንድንጠቀምበት ነው ወንድሞች አንደኛ አሉ كل بيمينك نعم واكل الشمال بالشمال حرام አንደኛው ጥቅም በግራ እጅህ መብላት ህክሙ حرام ነው መክሩህ አይደለም حرام በግራ እጅህ መብላት حرام ነው ምክንያቱም ነቢያችን በቀኝ እጅ ብላ ብሎ ስላዘዙ ሁለተኛ ጥቅም ሚማ የሊክ ከፊትህ ላይ ብላ ከፊትህ ያለ ብላ እንጂ ከዛም እንትና አትበል يقول العلماء الا اذا كان هناك غير الذي امامك እንግዲህ አንድ በትልቅ ሰህን ምግብ ተቀረበ እኛ አምስት ሰዎች ነን እሺ አሁን ስንበላ ነቢያችን ያዘዙን ከፊትህ ላይ እንድበላ በፊትህ ያለው እንድበላ ولكن ወንድሞችና እህቶች አንዳንድ ጊዜ አጥንት ያለው ስጋ ወይም ዱባ ወይም ያንድ ነገር በሌላ ቦታ ሊኖር ይችላል በፊቴ ስጋ የለም እንግዲህ ነቢያችን በፊቴ ያለ ብላ ስላሉኝ ብዬ ከስጋ ልትحرم ስጋል በላም ወንድሞች ስጋ ሳልበላል ልነሳ ላ ከፊቴ እየበላሁ አሉ ዑለማዎቹ ስጋ ያለበት ቦታ እጅህን ሰንዝረህ ስጋ በመጠኑ ነገር መውሰዱ ወይም ድንሽ ካለ የምትወድ ከሆነ ድንሽ ደግሞ ከዛ ሳብ አርገ መብላቱ ወንጀል አይደለም አሉ ወንጀሉ ምንድነው ጥቅልል ሱብሃንአላህ ሼክ አቡበከር ጀዛኢር የሚባሉ በመዲና የሚያስተምራሉ ጥቅልል አድርጎ በቃ ከዛም እንክት አርጎ የሚበላሉ አከለ حرام ይላሉ ምክንያቱም የተቀረበው ምግሩ ለአምስት ሰው ነው አንተ ግን ግማሹ በላው እንጀራ በሶስት ጉርሻ ነው የምታርጋት እዚ ላይ አንተ ተሰማ አክል حرام እሺ ሁለተኛ ጥቅም እንግዲህ ፍትህ ያለው ምግብ ከዛ ብላ ይላል ሶስተኛ ሰሚ بسم الله ብለህ ብላ አሉ ነቢያችን وقال العلماء ستبلالو ممكن بسم الله تلاله يجوز وممكن بسم الله الرحمن الرحيم تلاله يجوز بالت داروش يسمعشون نو باكش اهتي مدجا يا انتني ادركشو اطفيو انجرام تقاقريو لقزيو اسكوميو هدسان حليباس ستش السويت اتا انشي سمي مكناتهم ونتنو لبيت سباتشنا لبيتو راسو يميتاكم نقرنو من ناقرو يا الله هون سلزي بسم الله بالهد التجمر يتشالال بسم الله الرحمن الرحيم بالهد التجمر يتشالال ولكن العلماء تشو بري وين فيال وين بكس التاردقن بسم الله الرحمن الرحيم مالت كل كل نوالو لمن دهونا تاكال لاتشو ما نقرن يا البسهوف عند فيال ستارد وين بك ستارد بسم الله تلاله بسم الله الرحمن الرحيم أتلم مني مسلا شوال أو لما قدل أني ليم ستارد بالله بالله لا شدا او بسم الله نو بسم الله نو متلونجي ستارد بري وين بق ستار بسم الله الرحمن الرحيم اتبلالو علماءچو لمن ايوه رحم اللي هولم اشي لنغراچو ني بس انت تارداله يجدلك نو روح ياطفه نو اكو روح ياطفه الله اذان نو الله رحيم نو تلاله اي بالم بسم الله يا الله اسم دي دي وردبت نو بسم الله متلو الرحمن الرحيم جن يمدرغو يمسراو سرا روح يا طفهنو هوت يا طفهنونا الرحمن الرحيم اي بقاو اتاسجبالو طيب اراتنيا تقبالو كحديثو اراتنيا تقم منالو اغلق فمك سبحان الله يمغب انتن يمغب ادب نو ستبلا افهن زكته بلالو ምክንያቱም አንዳንድ ሰዎች አሉ እየበሉ ካካካካ ብለው ይስቅና በአፋቸው ያለ የጨማለቀ ምግብ በቃ ያኘከ ምናምን በቃ ስብ አለ ስጋ አለ እንጀራ አለ ማካሮኒ አለ እና እንደዚህ ካካካካ ብሎ አፉን ከፍቶ ሲበላ ይቀፋል ራሱ በፊት ሰው ያለው የሚበላ ይሄን ነገር ይዘገንነዋል ስለዚህ አደብ ያለው አፍህ ዘግተህ ቀስ አርገህ ያኘክ ትበላለህ አሉ አፍህ አትክፈተው እሺ አራተኛ አሉ لا تنظر الى فم من ياكل وتخجله كانت فيت يالو كانت يميبلا اجو انديت انجرا سيانسا بافو سياسغباو اتملكتو تسافروا الله يسلام ادب ادلم يمغب ادب ادلم انت متبلاو بتشا تملكت انجي كانت فيت يالو لمثال ايتيو كني فيت تقمطو يبلا ረ እንዴት ነው እንጀራው እኮ አንድ ሩብ እኮ አንድ ግማሽ እኮ ጨረሰው እንጀራ ሲያነሳ ስጋው ሲጠቀልል ሰላጣው ሲደግም ጭማቂው ሲጠጣ አይኑ አይኑ ካየሁት ተሰፍሯል እና ጥሩ አይደለም አሉ እሺ ሰባተኛው አደብ አሉ ላ ተህመድላህ ሱብሃንአላህ ይበላህ ከጠገብኩ በኋላ አልহামዱሊላህ አትበላሉ እንዲ ነቢያችን አልহামዱሊላህ በላ አይደለም ያዘዙን ንዓም ይህ ብቻን ከሆንክ ነው ከሰው ጋር የበላህ ግን አልহামዱሊላህ ካልክ ምን ማለት ነው እኔማ ጠግብ ያለው እናንተ ግን ጅቦች ናችሁ አትጠግቡም አረ አትጠግቡም እንዴ ማለት እኮ ነው በልተህ አልহামዱሊላህ ጠገብን እኮ ማለት እናንተ አትጠግቡም እኔ ግን ቶሎ ጠግብ ያለው እንደማለት ስለሆነ الحمد لله اتبل اتسماچو انديو من ادب الاسلام تقبه يالهم زنبله اجه يسنزرك اندمتبلا مسل بتلي انغدا كاله كانتغا كاله اندمتبلا مسله تنش يبلا يعني اسايو جنا تقبو اندينساسو ስምንተኛ ጥቅማሉ ኩል ቢثلاثه اصابع ከቻልክ በሶስት ጣትህ ብላ ያኽዋና እኔ አንድ ዶክተር ጠይቄ ነገር እንዴት የመሰለ ምጎሳ ነው የሰጠው ነቢያችን በሶስት ጣት ብቻ ይበሉ ነበር ሶስት ጣት አምስት ጣት መብላት አሉ የሸይጣን ነው አሉ هذا الجشع በአምስት ጣት መብላት የሸይጣን አበላል ነው አሉ የነቢያችን ሱና ግን በሶስት ጣት ከቻልክ በሶስት ጣት ሁለተኛ አሁን የነገርኳችሁ አራት ጥቅሞች አሉ መጀመሪያ ኢኮኖሚ ታደርጋለህ ሁለተኛ ለዳጀሽን በጣም خفيف ነው ሶስተኛ ነገር ደግሞ በሶስት ጣት ስትበላ ብዙ ምግብ አትጨርስም ያኒ ብዙ ምግብ አታነሳም ብዙ ምግብ ደግሞ የምትበላ ከሆነ አሁን በሶስት ጣት ከጀመርክ ደግሞ ያኒ ሆድህ ለዛ አካስትም ይሆናል በቃ እንትን ጥሩ እንትን ነው አሉ እሺ ዘጠነኛው ጥቅም አሉ ኢነሲተ ቢስሚላህ ስትጀምር ቢስሚላህ ከረሳሃሉ ኢንሻአላህ በመሐከልሁም በመጨረሻ ትዝካለህ ምን ትላለህ ቢስሚላሂ አወሊሂ ወአኺሪሂ እኔ ጠይቃቸዋለሁ ደርስ ስንጨርስ ትጠይቃቸዋለሁ ቢስሚላሂ አወሊሂ ወአኺሪሂ ካልክ በቃ ልክ ስትጀምር ቢስሚላህ እንዳልክ ነው የሚታሰበው አስረኛ ጥቅም አሉ ላ ተኩን ضይፈናን እንግዳ ሆነ አንድ ቤት ከገባህ እንግዳ ሁን እንጂ ضይፍ ማለት ነው እንግዳ ضይፍ ነው ضይፈናን አትሁን ضይፈናን ምን ማለት መሰላችሁ አደብ የሌለው እንግዳ ማለት ነው አደብ የሌለው እንግዳ አትሁን እንዴት አደብ የሌለው እንግዳ አደብ የሌላቸው እንግዶች እኮ አሉ ወንድሞች ለምሳሌ አንድ ሰው ወደ ኢትዮ እንግዳ ሆኖ ገባና ከዛ በኋላ ምን ይላል ምግብ ሲያመጣለት እትዮ እንዴት ነው እንዴ ውሃ ነው የምትጠጡ እንዴ ሁልጊዜ ጭማቂ አትጠጡም እረ እኛማ በአገራችን ጭማቂ ነው የምንጠጣው ይላል ትንሽ ቆይና ምንድነው እትዮ ይሄ ሳሎን እኮ ጥሩ ነው ግን የሚያምረው እኮ በዛ ሲሆን ነው ወንበሩ በዛ ያ ደግሞ በዛ ሆኖ በኮርነሩ ደግሞ መስዋዕት ሲቀመጥ ነው እንዴ ብዙን እንግዲህ ታውቅ ማለት ነው የሳሎን አቀማመጥ ይላል ትንሽ ቆይና ምግብ አምጥቶ ሲቀርብ እንዴ ሚስቴ ያለችም እንዴ ሰው ከሰልጥነዋል ከኛ ጋር ትበላም እንዴ ሚስቴ ይላል ደሞ ትንሽ ቆይቶ እንደገና ትንሽ ቆይና ሻይ ሲያመጣለት ደሞ ሻይ እንዴት ነው አረ ስኳር ከበ እንት ሚስቴ ትንሽ ስኳር አትወድም መሰለኝ አረ ሚስቴ ስኳር አይወድም የለውም እኮ ስኳር ለኛ እኮ ስኳር ከበጣም ቀላል እኮ ነው አረ ስኳር ጨምርበት እንጂ ይላል እንደገና ትንሽ ቆይና በዛ በግቢ ወጣና ምንድነው እነዚህ ዶሮዎች እዚህ ያሉ? አረ ዶሮ ማሳደግኮ ቀርተዋልኮ ዶሮ እዛ ሄደ ብትገዛ ይሻላል እንጂ ዶሮ አር ምናምን እንደዚህ ይጨማለቃል አረ ጥሩ አይደለም ይላል ትንሽ ቆይና ኮሜንት ብቻ ይሰጣል ይሄ አደብ የሌለው ضيፍ ነው ስለዚህ ضይፈናን ይባላል በእንትኑ በፊቅ እንትን አነጋገር ضይፈናን አደብ የሌለው እንግዳ አትሆናሉ ስለ እንግዳ سنናገር ወንድሞች ነቢያችን ምናሉ አልኢስቲዳፋ ثلاثه ايام አሉ ኢስቲዳፋ ምን ማለት ነው እንግዳ ከመጣ አንተ 3 ቀን እንድታስተናግደው ያንተ واجب ነው አሉ 3 ቀን አስተናግደው ምክንያቱም የሙስሊም ግዴታ ነው አሉ አማ ማዛደ من ثلاثه ايام فهو صدقه አሉ ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ እኔ ከዚህ ሄድኩና ወደ አዲስ አበባ ሄጄ ወንድሜ ቢየል አንድ ዘመድ ከገባሁ 3 ቀን እንዲያበላኝ እንዲያጠጣኝ እንዲያከባክበኝ የሱ واجب ነው አራተኛ ቀን ከጨመርኩ ግን ከፈለገ ያስወጣኝ ከፈለገ ደግሞ ያስቆየኝ ከ3 ቀን በኋላ ይቆየ ሰደቃ ነው ከፈለገ ይሰደቅልኝ ከፈለገ ደግሞ ሊያባራኝ ይችላል እንግዲህ الاستضافه كم 3 ايام ما زاد عن ذلك فهو ايش صدقه انا عند سو نبرالو وندموچ ضيفنا اتهون يالنو عند عنده كاغرو تنسانا ود ليل اغر يهدي باند غطر غبا مشبت صحاي طلقه مقرب غبا በመስጊዱ መቅረብ ሰገደና እንደገና አሺ አልዒሻ ሰገደና አሁን እራት የሚያበላው ይፈልጋል በጣም ነው የራበው እንደገና ደግሞ የሚያስተኛው ሰው ያስፈልገዋል ሁሉም ሰግዶ ሰግዶ ሰግዶ በየቤታቸው ሄዱ ማለት ነው ሰውየው ብቻውን ቀረ ወደ ከተማ ወጣ ብሎ ወደዛ ከተማ ወጣ ብሎ ረባካችሁ እኔ እንግዳ ነኝ የሚያሳደረኝ የሚያበላኝ ሰው የለም ብል አንድ ሰው እንኳን አላገኘም ሁሉም ቤታቸው ዘግተው ቁጭ አሉ ሰውየው መሸበት አሁን አንዱ መጣና ምን ትፈልጋለህ ወንድሜ አለው ወላሂ እኔ እንግዳ ነኝ ርቦኛል የምተኛበት ቦታ ድማ ፈልጋለሁ አለው በል እኔ ልንገርህ እዛ አንድ ሼህ አሉ እዛ እዛ ሄድና እሳቸው እንዴት የመሰለ እንግዳ ተቀባይ ናቸው ያበሉሃል ያጠጡሃል ተኝተ ነው የምታድረው እንደገና ጠዋት ይሸኙሃል ማሻአላህ ማሻአላህ ናቸው በስ አንድ እንከን አላቸው አለ ምንድነው ጠዋት ሲሸኑ አንስ ሲያሰናብቱ አሉ ዱላ አላቸው ትልቅ ዱላ አለ በዛ ዱላ ግርፍ ግርፍ ግርፍ ግርፍ ግርፍ አብለው ወጥተው ነው የሚያሸኙ ስለዚህ ይሄን ነገር የምትቀበል ከሆነ ሄድና አሳድሩን በላቸው ከዛ ሰበና ለሊት ሆነ ብቻውን ቀረ ነገሩ ጨለመ والله جيب كمي بلاني ولا ليبا مقتو كمي قد لي هلي الدولان قبل الله بلا ودى الزهيدة مالتنا شيخ على تشو او انين قداني انين عرف من قدني الشي قبالوت انديتي مسالي مارولا لا جوما عمتتو عبلوت عطتوت كزا اجعوتوتنا اندقنا من تأفرش عمتتو استنيوت تنيالوت بكا ازاوها اسكربو زاب بلا تتا تنيا ሌሊቱም በሙሉ ተኛና ፈጅር አነሱት ሰገዱ እንደገና ቁርስ ፍትፍት አመጡት ገንፎ አመጡ አበሉት ወተት አመጡ አበሉት አሁን ፀሐይ ወጣና በሉል ይሄዳላቸው አሁን ወደ አገሬ ለሄድና እሺ ብለው ከቤት ወጥተው እየሸኙት አሁን እንደዚህ እንደዚህ ይላል ያያል ዱላው አይታለች ይላል በልቡ ነው እና አሁን ለመታነኝ አሁን በጀርባይ ላይ ይመቱ ነኝ ብለው እየጠበቀ እየጠበቀ ለካ ዱላ የለም ከዛ ገረመው ትንሽ መንገድ ሄዱና እባካቹ ሼክ ተመለሱ እንጂ እሺ እሺ ልሸኝህ ነው ይላሉ አሁን በስተጀርባቸው ይመለከታል ረዱላው የት ሄደ ይላል ከዛ መጨረሻ ነገራቸው ሼክ አላቸው እኔ እኮ ድርሶ ስመጣኮ አንድ ሸርጥ አላሉኝ ምንድነው እንዴ እንግዳ ይቀበላሉ ያበላሉ ያጠጣሉ ግን መጨረሻ በዱላ አርገው ግድብድብ አርገው ነው የሚሸኙ አሉኝ የት አለው ዱላ አላቸው ልጄ አሉት እንዳንተ መሰለ እንኳን ዱላ ምንም ነገር ክፉ ነገር አይገባውም አንተም አደብ ያለህ እንግዳ አይደለህም እንዴ የሚገረፈው ልንገርህ አው ይመጣና ሼኻችን ነአም ሚስታቹ ከኛ ጋር ትበላም እንዴ ይላል ትንሽ ቆይቶ ደሞ ሼኹ ነአም ስጋው እኮ ትንሽ አልበሰለም እኮ ለምን አያበስሉትም ይላል አለ ከዛ ትንሽ ይቆይና ሼኽ ይላል ነአም እንዴት ነው ይሄችን ዑማችኮ ነጭ ብትሆን አይሻልም ነበር አረንጓዴ ደሞ ምንድነው የሱፊያ ኮ ነው ይላል እና ይሄን ሰው አደብ የሌለው ከሆነ ይሄችን ዱላ አይታታል በዛ እርግፍ እርግፍ አርገረው ምሸኘው አለ አንተማ ጥሩ ሰው ነህ አሉ ይባላል ስለዚህ እንዴት ነው ضيفنن اتهون ይላል እሺ 11ኛው ጥቅም አሉ بعد الاكل لا تستأنس الا باذن صاحب البيت ምሳ ከበላችሁ ወይም እራት ከበላችሁ ወይም ደግሞ አንድ ነገር የተጠራህበት ነገር ከበላ ቶሎ ውጣሉ ኢላ ባለቤቱ ቆዩ ተጫወቱ ብሎ ራሱ ከፈለገ ካልሆነ ምግብ ተበልቶ ሻይ ተጠጥቶ ቀጥ ብለህ መውጣት ነው እንጂ አትረብሻቸው ምክንያቱም ብዙ ነገር ሊኖር ይችላል በዛ ቤት طيب 12ኛው العق اصابعك ይሄ ነገር በእኛ አልተለመደም ግን እኔ والله እኔ በበኩሌ አደርገዋለሁ ይሄ ነገር ነቢያችን ያደርጉት ነበር ከበላህ ወጥ ነው አልጫ ነው ሩዝ ነው ከበላህ አምስት ጣትህን ሳክ አርገው ያኒ ምጥጣር እንደ ላሰው ላሰው ምግቡ በመላስ አርገስ ስበስበ አምስት ጣትህ አጽዳው ያኒ ብላው በጣትህ ያለው ተረፍራፊ ምግብ ያኒ ላሰውና ብላው ይላሉ ነቢያችን ሰለላም طيب ከዛ በኋላ 13ኛው አሉ لا تاكل حتى تجوع ست بلالو اسكمتق اسكمتتق اتبلا تن ادلم بلا ساتتق بتو كرابه اندغنا بلا سلازي اسكمتتق اتبلا ليش لأن النبي صلى الله عليه وسلم يقول ثلث للطعام وثلث للشراب وثلث للنفس له هو ده بسوست كفلاتنا عند سوستنيا لمجب عند سوستنيا لوها عند سوستنيا المو تنفس تويل له نعم أسرارتنيا وتكمالو اجعل بطنك ثلث نعم أسرارتنيا يقولون الفطور أولى سبحان الله يبكر بجزين ويهن نقر تكم يوسد كوتن ديهم كان دي طبيب نو كان دي دكتور نو يوسد كوتي تكم من قالوا the most important قالوا قرسنا والو الله هو عندماش وتشار له ويسار له إشي the most important كنزي صوست ميل يتبالو قرسنا والو قرس يفلك كون بلا مسابات بلا قد يلو إرات ما كنش الرسو بات بلا ينو قد يبسلمنا أداب صوست ميل يبالو مجمرة بسلمنا صوست ميل قرس إرات مسا يبال يلم نبياتشن سيرباتشو بيتشان بريم يبالوت سلازي من قالو the most important لتقنا قالو قرس لو قرس بدن ببلا كذبها لا يعني مسا تنش بتبلا إرات بات بلا انديوم عندو من سلسل ماهوت عندي تبارسونو يقول إرات هالي بتقام لم تتقلاونا لتقوداو يمتفلقو سو لسونو إرات يمتاك أرب الله تالو سبحان الله قرمين ونتوكونو إرات يمتابلاو لم تتقلاونا لما تتاسب الله سونو إرات يمتابلاو بتلي كباد إرات عندو بريطاني دومو إنجينير نو كان يقاي سرانة برباند كامباني يهن حديث سانة بلت يعني توات تقروك بالله مسانا إرات بزوبة تبلا من ماد اللنبية سانا قرو من على انتاك قال له ونتو كونو علي انديت الكوت ترين اي تهال علي بابور درو بابور اون الكتريك نو درو قن بكسل نبار بابور يمهدو على اللنبية وندموش سكاون درسكو بأفريقا اقال على زي بابوروش يمريت بابوروش بكسل يهدالو اهم من على بريطانيو يعني هو مهندسو بابورو قالو توات سن الساع ملت يادر قتال بكسل كذا قوزو يجمرنا يهن كسل أكاتلو ماتا بادو يمتعنا عرفو يكمت البابورو ماتا باو انتن كسل يادر قلتم خلاص يالو هلو أكاتلو متا فريش هونو يكمت توات قوزو سيجمر كسل يمولو تال لكن دزينو يسو ليش دمون دزينو قالو توات بدن بيبلانا سيأكاتلو يولان ماتا 1 كاب اوف ميت ميلك كتتا بقي نو يلالو ايش كذا قتلو 16ኛው ጥቅማሉ አብሪድ الخبز والله اني ان نجر مكركوت ብዙ ጊዜ ነግሬያቸዋለሁ ዳቦ ስትበላ አቀዝቀዘዋሉ ምክንያቱም ሞቅ ያለ ዳቦ በረካ የለው ብዙ ነው ምትበላው ይጣፍጣል ብዙ ነው ዋጥ ዋጥ ዋጥ የምታረገው ላኪን ዳቦው ገብቷል በእንትኑ ቀዝቀዛ ቢሆንም ግማሽ ነው የምትበላው እንዲያውም ትጠግባለህ ስለዚህ ሙቀኔ አሁን አልኳችሁ እኮ አንድ ቀን ምሳሌ ሰጥቻችሁ ነበር ፉልና ተሚስ የሚባል ዳቦ አለ በጣም ቆንጆ በሳውዲ አረቢያ ፉል ስትበላ ተሚስ የሚባል ሞቅ ያለ ከመድጃው ነው እዛ ጊዜ ነው የሚወጣው በፉሉ ቤት ይገኛል አሁን ፉል ካልካቸው ያ ዳቦ ደሞ ከዛ ከመድጃው ወጥቶ ሞቅ ያለ ይሰጣል እኔ ሁነቴ ነው ይሄን ሬስቶራንት ከከፈትኩ ጀምሮ አንድ ቀን ሞቅ ያለ ተሚስ ወይም ዳቦ በልቼ አላውቅም እንዲያውም የኔ ሰራተኞች እዛ ሬስቶራንት ያሉ ያቃሉ ስመጣ ቀዝቀዝ ያለ አስቀምጠው ይቆይና ቀዝቀዝ ዳቦ ነው የሚሰጡኝ ታቃላችሁ ሞቅ ካለ አንድ ትልቅ እንትን ነው يعني እንጀራ የሚጋገርበት ትልቁ እንደዚህ ነው የሚሆነው እንትኑ ዳቦ እንደዛ በላለሁ ሙቅ ሆነ ያን ነገር በላለሁ ከቀዘቀዘ አንድ ሩብ ማልጨርስም ላኪን ሚዛኑ አንድ ነው አንድ ሩብ ያጠግበኛል ቀዝቀዘዋል ነው እና ነቢያችን ሙቅ አይወዱም ነበር ምክንያቱም ብዙ ያስበላሃል እና ይሄን አደብ እንከተል ለጤናችን ጥሩ ነው አሉ طيب ከዛ በኋላ 17ኛው ጥቅም አሉ لا تاكل اكثر من زملائك لانه حرام لا مس سوت يمتا مغب كانتا يا لو يبلطه اتبلا حرام نو ለምሳሌ አምስት እንጀራ ይመጣና ለአምስት ሰዎች ወጡ ይፈሳል አልጫውን በጎን እንደዚህ ያፈሱታል አጥንቱም ስጋው ሁሉ ከፈሰሰ ብሉ ይባላል አሁን ገፋቢል አንዳንድ እንጀራ ነው የምትበሉ አይደለም አንተ ሁለት እንጀራ ተኩልን ክትተረገው ሌሎቹ ግማሽ ግማሽ እንጀራ ብቻ በልተው ተገቡ ስለዚህ አንዳንድ እንጀራ ተብሎ የመጣ ሁለት ተኩል እንጀራ ስትበላ አንድ እንጀራ ተኩል በሐራም ነው የበላህው አሉ والله هذا فتاوى الشيخ ابو بكر الجزائري تلقوا يا مدينه عالم دزينو يالو مالت يعني عند انجرا بلته يبقى هل مالتاچو سايون ادب برغه بلا قس بله بلا بتتقب چمر لكن انجراو ب 15 قرشا ميهونو ب 5 قرشا رغه كواتكو والله لراسو سو سيايهم طرو ادلم ሁለተኛ ደግሞ የበለጠ ነገር ስለበላ حرام ነው አሉ። እሺ 18ኛው ጥቅም ስትበሉ አሉ ስትበሉ ዝም አትበሉ። ጀማዓ ሆናችሁ ስትበሉ ተናገሩ ሴቶቹም ወንዶቹም። ግን የምትናገሩት ሐሜታ መሆን የለበትም። ስለ ጠሩነት አትብሉ አትናገሩ። ስለ ተዕዚያ ስለ ሞተ ሰው አትናገሩ። ስለ ጀሃነም ስለ ችግር ስለ አደጋ አትናገሩ። የምትናገሩት ስለ ጀናና በጀና የሚገኙ በየአይነቱ ምግባቸው ማር ወለላ ነው የወፍ ስጋ ነው የበሬ ጥብስ ነው ፍራፍሬ ነው ጭማቂ ነው ወተት ነው። ስለዚህ የተናገራችሁ እየሳቃችሁ እየተጫወታችሁ ብሉ አሉ። ይህዋ ሚነ ሱና ምክንያቱም ነቢያችን አደረጉት ሳይሆን ሰሃባዎቹ በዚህ አይነት ይበሉ ነበር። ጥቅሙ ምንድነው አሉ። መጀመሪያ ጥቅሙ ዒልሚ የሰጣችሁ ናችሁ። አላሁ አክበር በጀናኮ አንድ ጣኢራ አለ አንድ ወፍ አለ። ነቢያችን ያሉት ነገር ነው ይሐቅ ነው። አንድ ወፍ አለ አሉ በጀና አንድ ዘር ማለት ነው የወፍ ዘር ማለት ነው እንጂ አንድ ማለት አይደለም። ይህ ወፍ እኮ የበረረ በሰማይ ሲሄድ ደስ ካለ ናስቲ ብለህ አርደህ ቀቅለህ አይደለም የምትበላው። ራሱ በቃ ደስ ካለ ራሱ ይወርድና ተቀቅሎ ተጠብሶ አፍህ ላይ ይመጣል አንተ ትበላለህ። والله ነቢያችን እንደዚህ አሉ። እና አንተ ፈልገው ብቻ። ከዛ ቀጥሎ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ልብስ ሲናገሩ አንተ ጥሩ ልብስ ደስ አለህ አይደለም ዛፎች አሉ ሐሪር የሚያወጡ ልብስ የሚያወጡ ዛፎች አሉ። ወደዛ ዛፍ ሄድና እንደዚህ አይነት ልብስ ፈልጋለሁ ብለህ ተመኝ ምኞት አርግና ከዛ በኋላ ከዛፉ ተጠጠጠጠጠጥ ብሎ ባንተ ልክ ይመጣና ሐሪር ልብስ ያኒ ቦዲህ ላይ ያርፋል። ልብሱ ልብስ ሰፊ መሄድ የለብህም ወይም ደግሞ ምንም ነገር የሚያስፈልግ ነበር ፈልግ ብቻ ስትፈልግ ከዛፉ ተመንጥቆ መጥቶ ሰውነተ ላይ ያርፋል እንትኑ። ከዛ ቀጥሎ ደግሞ አንድ አሉ ነቢያችን አንድ በጣም ድሃ የተባለው ዝቅተኛ በጀና በወንበር ወርቅ የተሰራ ወንበር ቁጭ ብሎ 10000 አገልጋይ በቀኙ 10000 አገልጋይ በስተግራው ሁሉም አንዳንድ ሳህን የምግብ አይነት የያዙ ናቸው ይላሉ። ይሄን ነገር እያወራችሁ ብሉ። መጀመሪያ አንድ ዶክተር ምን አለኝ ይሄኮ ሳይንስ እኮ ነው አለኝ። እንዴት ዳይጀሽኑ በደንብ አርጎ እየተበላ ያኘክ ምናምን እየሳክ እየተደሰተ ሆነ ራሱ ዳይጀሽኑ ቀስ ብሎ ነው የሚወርደው አለ። ያወራህ ምናምን እየሳክ ስለሆነ ስለ ሁረተ ልዓይን ተናገራለ። ሁረተ ልዓይን ሰባ ልብስ ለብሳ ግን በውጭ እንደዚህ ባትዋታ ያለ ትላለ። ይሄ ነገር ሁሉ የጀና እያወራችሁ ብሉ ይላሉ። 19ኛው ጥቅማሉ ዱዓ بعد الطعام لك ولصاحب البيت مع الحمد ሶስት ነገር ያስፈልጋል። በልተስ ትጠግብ ሶስት ነገር ካንተ ይተበቃል። አንዱ تقول الحمد لله ምክንያቱም ነቢያችን ሲጠግቡ ምን ይል ነበር الحمد لله الذي اطعمنا وسقانا በሌላ ሪዋያ ምን ይላሉ وجعله وجعل له مخرجا الى الله ابلان اتتان የሚወጣበት ቦታ መንገድ ደግሞ ፈጠረለት አላህ Subhanahu Wa Ta'ala ምስጋናው ይድረሰው ስለዚህ ሲጨርስ አልহামዱሊላህ ትላለህ ሁለተኛ ዱዓ ታረጋለህ ይሄን አሁን ያልኳችሁ الحمدلله الذي اطعمنا وسقانا وبحوله وقوته لا حول لنا ولا قوه رزقنا هو من رزقه اياك دعاء ارق ثالثاو لذا لجبهبت بيت انقدا هناك جبه يعني سرق قالو يم انت جبجا قال لسوم دعاء ادرغلاچو من بلا دعاء ترغال يعني افطر عندكم الصائمون واكل عندكم الابرار ቤታቹ ገብተው ተቂ ተቂ ሆኑ ምግባቹ ይብሉ የጾሙ ሰዎች ማፍጠሪያ ያድርጉት ቤታቹ የማፍጠሪያ ቤት ያድርግላችሁ ትላለህ ሃይኛውና መጨረሻው ጥቅማሉ ተحرሪ الحلال كسبًا وتزكيةً የምትበላው ምግብ حلال መሆን አለበት በሁለት መንገድ አንደኛው መንገድ يعني ራሱ ምግቡ በحلال ያመጣው يعني بحرام ገንዘብ ሳይሆን በሐላል ያመጣው ገንዘብ መሆን አለበት አሉ። ሁለተኛ ደግሞ በሐላል የታረደ በሐላል ገንዘብ ልታመጣው ትችላለህ። ላኪን ለወሊ ለጣኦት ለጅን ምናምን ካረድከው ደግሞ ቆሽሽዋል። ስለዚህ በሁለቱም ሐላል እንድትበላ መጣር አለበት ይላሉ። ደርሳችን የዛሬ ደርሳችን በዚህ አልተጨረሰም ግን ለመጣው ኢንሻአላህ ቀጥላለሁ በዚህ አቆምና አሁን የናንተ ፋንታ ይቀራል። حقيقه اهون عند لا 10 دقيقه وهان تطالن چمكن تطالن نزنانالن يمچمر كالم اجو اوتتو يچمرال كذا قتلو گن اهون بتبالو تنش يا 15 دقيقه كركر بنادرگنا انداند نگر بنل دسيلنيال